أقتدي بإبراهيم عليه السلام الشجاعة والكرم. إبراهيم عليه الصلاة والسلام من قد تكتن جقن النت شرنة الجمر. أقتدي بلوط، يرد من قد تكتن بالتعامل مع أقوام تعلو بالغرائز المحرمة. عندنا هزبوج بلوط جزينا برو بلوط عليه السلام جزينا برو بلوط هزبوج بدأ أستجار يط يلا أقباب مدفون نقر يميسروا ملد. لوط عليه السلام انديت نبر بالتعامل يادر دقو النسوق انديت نبر إهن انت مرتو سليلا شوال لنبيه عليه الصلاة والسلام. بشوعيب عليه السلام تمر وهم اقتدي بسو تكتل تعامله مع أقوام الذين يطففون المكيال والميزان. ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم. نبينا عليه الصلاة والسلام لن ينبياتين تاريك انجاور لنا ززاج ينبياتين تاريك انجاور اندي نقرون الله سبحانه وتعالى نبيه عليه الصلاة والسلام اقصص القصص لعلهم يتذكرون فاقصص القصص لعلهم يتفكرون إلى جوال الله سبحانه وتعالى سواج بيستنى التنوس كيهن تاريك أورا لاجو أو سال لاجو يعلفتن ينبياتو التاريك بمولو نقراتشو إلى جوال الله سبحانه وتعالى. لقد كان في قصصهم عبرة لأولي الألباب كذلك نقص عليك من أنباء ما قد سبق وكذلك نقص عليك من أنباء الرسل كذلك لنثبت به فؤادك كذلك نثبت به فؤادك. الله سبحانه وتعالى ينزيه نبياته تاريك لن يعني درس نبيه عليه الصلاة والسلام بس كاورا لاتشو نقراتشو تاريكاتشو أوصال لاتشو إلاتشو تزبوتشي وشي تمسيلو ينوحن تاريك أستوص أسرسو استامت مولو نبيه عليه الصلاة والسلام مكة لا ينهو مكراسي درس باتشو قلوا لا إله إلا الله تفلحوا يالو شي أستمرو فإن أبو جهل بمسروا تشاتشو بزو مكرانا قفسي درس باتشو الله سبحانه وتعالى ين إبراهيم عليه الصلاة والسلام من تاريك أستوص ينوحن تاريك أستوص يا ليلاتشو إن نسل من قر تكتل تلقستات شون كرمات شون شجاعات شون إن هلو تكتل إلى شون أبر الله سبحانه وتعالى. زاري منا إن شاء الله يا إبراهيم عليه الصلاة والسلام من تاريك أباتاتين إبراهيم عليه السلام نبي الله إبراهيم عليه الصلاة والسلام إبراهيم عليه الصلاة والسلام بوت أتنتها شو جيزي أسال لكتو تاريك النهل. نبياتين إبراهيم عليه الصلاة والسلام قالوا هنا مستوى تشاوغا اندي تندنبرو ينبراتشو متاريك النهورا لانشاء ننقا كران إبراهيم عليه الصلاة والسلام كاباتا تشاوغا ينبري مسلم إبراهيم عليه الصلاة والسلام لجاتشو الاردو تبلو الله سبحانه وتعالى زد تزا سيمت أباتشو ينبراتشو موقف مني مسلم إبراهيم عليه الصلاة والسلام لجاتشو اسماعيل كادقو بهالا مستوى تشاتشو ناقبته كمستوى تشاتشو قياس على فتن تاريك إبراهيم عليه الصلاة والسلام بوطأت النتيجاتشو نبي مغناتشو ترقاق كلاتشو ويمي نبي النت معركة سطور كذبه هذا سوتش ما استمر بتأم تنين براك كهد نبراتشو على سوتش ما استمر بتأم كهد بتأم عرفا كهد نبراتشو سوتش ما استمر سيفلقو إبراهيم عليه السلام عند جزي من أطلو الله سبحانه وتعالى قرآن لا يبدأ كسو مسارات مالا أعوذ بسم الله الرجيم. فلما جن عليه الليل رأى كوكبا قال هذا ربي فلما أفل قال لا أحب الآفلين. إبراهيم عليه الصلاة والسلام كانت تنيون من قد كمرر وبهالا عبادات شو يتستكاك لنجهون ببتشنينة الله سبحانه وتعالى من ديامركو كتنقرات شو بهالا تزبوتشن يانو من قد ديستمرو كتنقرات شو بهالا. فلما جن عليه الليل رأى كوكبا سوتشن ما استمر فلقو بزن جيزي كواكبتن يميقزو سوتشن أبو እነዚህ ሰዎች ያ የሚገዙት ከዋክብት ምንም እንደማይጠቅማቸው ሊጎዳቸውም እንደማይችል ሰዎችን ማስተማር ፈለጉ ኢብራሂም አለይሂ ሰላም። ይህ ከዋክብትን መገዛት ባጢል እንደሆነ ትክክለኛ እንዳልሆነ ረአ ኢብራሂም አለይሂ ሰላቱ ወሰላም ከውከበን ፈለማ አዝለመ አላ ኢብራሂም አለይሂ ሰላም ሌይል ሌሊቱ በጨለመ ጊዜ ይለናል አላህ ሱብሓነሁ ወተዓላ ኢብራሂም አለይሂ ሰላቱ ወሰላም ከውከብን ተመለከቱ ከውከብን ተመለከቱ قال هذا ربي استدراجني حزبوتين ወደ ትክክለኛው አማልክት ወይም ደግሞ ወደ አላህ Subhanahu Wa Ta'ala እንዲመለሱ ለማድረግ استدراج ያደረጓቸው ነው ኢብራሂም አለይሂ ሰላም ይሄ አምላኬ ነው فلما أفل قال لا أحب الآفلين فكوانا يونا إنجي أملاكي نوا كذب وحد لستطفى عندي يميت أفهم أملاك علي زمار سلزي بزي من هذا الرقو مالك إبراهيم عليه السلام وكب ستعمل في نبارو تسوج ميعمل كتنقر باطئ البغنون بماسر الجود كارك الله جوا بلوجي فلما غاب الكوكب قال لا احب الالهه التي تغيب يمتفان او يمتفان املاكما اليزم قتلوا ابراهيم عليه السلام فلما راى القمر بازغا قال هذا ربي فلما راى ابراهيم القمر ابراهيم عليه الصلاه والسلام شرقان بايو غزي وقتا بايو غزي منالو ለህዝቦቻቸው ምን አሏቸው? على سبيل استدراج الخصم አንዳንድ ጊዜ ሰውየውን በሎጂክ ማሳመን ሲፈልግ የያዘውን ነገር ባጢል ለማድረግ ውድቅ ለማድረግ ጥሩ የሆነ ማስረጃ ያስፈልጋል። ጨረቃን ወጥታ ባዩት ጊዜ ምን አሉ ኢብራሂም አለይሂ ሰላም? قال هذا ربي አምላኬ ወይም ጌታዬ ይሄ ነው አሏል። فلما افل ይሄም ጠፋ ጨረቃም ሄደ። فلما افل فلما غاب ملك لئن لم يهدني ربي لاكونن من القوم الضالين دي لئن لم يهدني ربي ينقول ابراهيم عليه السلام ناتشو انت سبحان الله لئن لم يهدني ربي مفتقرا الى هدايه ربي سبحانه الله سبحانه وتعالى تككلنياو مالك تككلنياون منجدما ما يمراني كهونا لا اكونن من القوم الضالين انذا كتممونا كتساساتو حزبوج كهونالو ان سواء السبيل بعباده غير الله سبحانه وتعالى مالك كالله تش ليلان بمملك كتككلنياو دين افنغطالو سلازي هي قرقا ويم هي القمر ከጠፋ ትክክለኛ አምላክ ሊሆን አይችልም እንዴት ይሄን ታመልካላችሁ ያሏቸው ቀጠሉ ኢብራሂም አለይሂ ሰላም فلما راى الشمس بازغة قال هذا ربي هذا اكبر እንደዚሁ ደግሞ ፀሐይንም የሚያመልኩ ሰዎች ነበሩ ኮከብን የሚያመልኩ ሰዎች ነበሩ ቀመርን ጨረቃን የሚያመልኩ ሰዎች ነበሩ ፀሐይን የሚያመልኩ ሰዎች ነበሩና እነዚህ ሰዎች በማስረጃ ወርታች ለመጣን በብቸኝነት አላህ Subhanahu Wa Ta'ala ብቻ እንዲያመልኩ ወደ ትክክለኛው መንገድ ለመመለስ ነው ኢብራሂም አለይሂ ሰላቱ ወሰለም ጥረት። ፈለማ ራአ الشምሰ ባዚዋተን ፀሐይ ወጥታ ባዩት ጊዜ قال هذا ربي هذا اكبر ይሄ ከጨረቃና ከኮከብ የተሻለ ነው ትንሽ ከፍ ይላል ትልቅ ነው ስለዚህ ይሄ አምላኬ ነው። فَلَمَّا أَفَلَتْ فَلَمَّا غَابَتْ يهدች ጊዜ ወይም የጠፋች ጊዜ ለህዝቦቻቸው ምን አሏቸው? قَالَ لِقَوْمِهِ ማለት ነው قَالَ يَا قَوْمِ እናንተ ህዝቦቼ ሆይ إِنِّي بَرِيءٌ مِّمَّا تُشْرِكُونَ ከምታጋሩት እኔ የራቁኝ ወይም ደግሞ የጸዳሁ ነኝ ስለዚህ إني وجهت وجهي للذي فطر السماوات والأرض حنيفا وما أنا من المشركين إني توجهت بوجهي في العبادة لله جل وعلا وحده ملك دي بچنت لملك ودمك بو الله سبحانه وتعالى بچا ፊቴን አዙር ያለሁ አሉ ኢብራሂም ዓለይሂ ሰላም። فهو الذي خلق السماوات والارض فبتشنينت سماينا مريتن يفطر عند الله سبحانه وتعالى بቻ ما يدن عن الشرك الى التوحيد ስለዚህ ከዚህ ሽርክ ከሚባል ነገር ነጻ ሆኜ አላህ Subhanahu Wa Ta'ala ብቻ በብቻዬን ታመልካለሁ ወማ አነ ሚነ አልሙሽሪኪና ማዓ الله غيره ከአላህ ውጪ ሌላን አላመልክም አሉ ኢብራሂም አለይሂ ሰላም። ይህ በወጣትነታቸው ጊዜ ህዝቦቻቸው ይሰማሉ ይህን ነገር ይያሉ ሰዎችን እንደሚያስተምሩ ይሰማሉ ኢብራሂም የኢብራሂም በኢብራሂም አለይሂ ሰላቱ ወሰለም ጊዜ ነበር። ስለዚህ ኢብራሂም አለይሂ ሰላም ምን ይሏቸዋል ማለት ያፈነገጠ ካለው ህብረተሰብ የተለየ አመለካከት ይዞ የመጣ ይያሉ ብዙ ጊዜ ያጥላሉዋቸው ነበር ኢብራሂም አለይሂ ሰላም። ይህ በወጣትነታቸው ጊዜ ይሄን ይሰሩ ነበር። ከዛ ኢብራሂም አለይሂ ሰላቱ ወሰለም በዛኑ ጊዜ አባታቸው ጣዖቶችን እየሰሩ ይሸጡ ነበር ኢብራሂም አለይሂ ሰላቱ ወሰለም አባ። ስለዚህ ኢብራሂምም እንደ ልጅ አምስት ወይም ስድስት ታቦቶችን ይሰጡና ሽጡ ይባላሉ ከወንድሞቻቸው ጋር ማለት ነው። ከወንድሞቻቸው ጋር ሽጡ ተብለው ይሄዳሉ እየጎተራ ማን ለዚ ይሽተሪ ማይጠቅም ማይጎዳን ነገር ማን ነው የሚገዛው ይያሉ ገበያ ይዘው ይጎትታሉ ኢብራሂም አለይሂ ሰላም። አጂብ ነው والله ሽጥ ተብለው ነው መሬት ለመሬት ያንከባለሉ ያን ታቦት ማን ነው ማይጠቅም ማይጎዳን ነገር የሚገዛን ነው ይያሉ ይላሉ ኢብራሂም አለይሂ ሰላም። ሳይሸጡ ይመለሳሉ ከዛም አባታቸው ይገርፏቸዋል ይቆጣቸዋል እንዴ ወንድሞች ሽጠው አንተማት ሽጥበት ምክንያት ምንድነው ወንድሞች ሽጠዋል አንተማት ሽጥበት ምክንያት ምንድነው ዛሬው ተመጣጥቶ ይከተለውን ይወጡ እንደ ማይ ጎዳማን ማይኒስትሪ ማይኒስትሪ ማይضره ولا ينفعه ይላል ማይጠቅመውን ማይጎዳውን የሚገዛ ማን ነው ሰው ገበያ ላይ ወጥቶ ይሄን ሲል እንት ሲያገኙ ማይክ ይዘው የነሱን ዲስኩራቸውን ይከፍቱበታል እንደዛ እንዳይሆን ፈጠን ብላችሁ ይዛችሁ ማሳሰለባችሁ የሚገዛው ይያሉ ታውቶችን ታቦቶችን ይዘው ይወጣሉ እንዲሸጡ በታዘዙበት ሰዓት ወንድሞቻቸው ሽጠው ሲመለሱ እሳቸው ግን ሳይሸጡ ይዘው ይመለሳሉ። አባታቸው በጣም ይቆጣሉ ይመቷቸዋል ይቆጣቸዋል። በሚቀጥለውም ቀን ሽጠና ተብለው ሲሄዱ እንደዛው ምንም ትርጉም የለው። አላህ Subhanahu Wa Ta'ala ሱረቱ ሹዓራ ላይ ኢን ቃለ ለአቢሂ ወቀውሚሂ ማ ተዕቡዱን وقصص على الكافرين اورا اللاچو ابراهيم عليه الصلاه والسلام انكاري استاوساچو ابراهيم عليه السلام اباتاچو تا كنزبوتاچو غا ينبرون تيلو من اندالو ما تعبدون اي شيء تعبدونه متجزوت مندنو بالواچو ياس قالوا نعبد اصناما فنظل لها عاكفين انيا የምንገዛው ጣዖቶችን ታቦቶችን ነው ለነሱ እንሰግዳለን እና ጎበጥታለን አሉ። ተመልከቱ ኢብራሂም አለይሂ ሰላም በጣም ኃይለኛ ቦምብ የሆነ ጥያቄ ሲጠይቋቸው ሚራታ ጥያቄ قال هل يسمعونكم اذ تدعون የተገዙት ያለው ነገር ትክክል እንዳልሆነ የተጓዙበት ያለው መንገድ የጥመት መንገድ እንደሆነ ኢብራሂም አለይሂ ሰላም ሊገልጹላችሁ ፈልጉ ምናሉ قال هل يسمعونكم اذ تدعون ስትጠሯቸው እርዱን ስትሏቸው ወይም ደግሞ ምትነግሯቸውን ነገር ምትጣሩትን ነገር ምትለምኗቸውን ነገር ይሰማዋችኋል ወይ አሏቸው او ينفعونكم او يضرون ወይንስ ደግሞ ይጠቅሟችኋል ወይ ደግሞ ይጎዳችኋል ምንድነው ነገሩ ለእናንተ የሚያደርጉላችሁ ጥቅም አለ የሚሰጧችሁ ጥቅም አለ ወይም ደግሞ ሳትገዟቸው ብትቀሩ ለነሱ መስገድ ብታቆሙ የሚጎዳችሁ ነገር አለ قالوا بل وجدنا آباءنا كذلك يفعلون ተመልከቱ حق ያዘ ሰው ምን ይሆን ይራል باطل لا ያለ ሰው የተወሰነ እንጂ ሁሌ መቆም አይችልም ይርበተበታል ይሽበተበታል ይወድቃል። እነዚህን ጥያቄዎች መመለስ ያቀታቸው እነዚህ ህዝቦች ምናሉ بل وجدنا آباءنا كذلك يفعلون አይ ነገሩ እንደሱ አይደለም እኛ እኮ ያው እነዚህን የምንገዛቸው አባቶቻችን እንደዚሁ ይገዟቸው ነበር እና እኛም የአባቶቻችንን መንገድ ተከትለን ያው በዛው ቀጥለናል። ተመልከቱ ኢብራሂም ዓለይሂ ሰላም ምን እንደመለሱለት። قال أفرأيتم ما كنتم تعبدون قال أفأبصرتم بتدبري ما كنتم تعبدون من الأصنام اسكي أنا قابل أتفاصلوا ما يتأكمل ما يتبتوت بتلمنوت ما يتأكماتكم أدرك اللي بتلون ما يدرك الله كم نقر እናንተ ብትተውት ለሱ መስገዱን ብትተው ራሱ የማይጎዳችሁን ነገር እናንተም አባቶቻችሁ አንቱም ወአባኡኩም الاقدمون እናንተም በፊት የነበሩት እናንተም ብትሆኑ ይሄ ከአላህ ውጪ የምትገዙት ነገር አሏቸው። فإنهم عدو لي إلا رب العالمين رب العالمين የነዚህን ሁሉ ፍጥረታት ሁሉ በእጁ የሆነው በቁጥጥሩ የሆነው አላህ ሱብሓነሁ ወተዓላ ሲቀር እናንተ በፊት የነበሩት እነዚህ ጣዖቶች ሲገዙ የነበሩት አባቶቻችሁ እኔ ጠላት ናቸው። ኢብራሂም ዓለይሂ ሰላም ተመልከቱ፣ በዚህን ጊዜ እነዚህ ሰዎች ዒድ ነበራቸው፣ የሚያከብሩት በዓል ነበራቸው። ያ በዓል ምንድን ነው? ሁሉም የተለያዩ ምግብ ይሰራል። በጣም ጥሩ የሆነ የሚጣፍጥ ምግብ ያዘጋጅና ታቦቶች አሏቸው። ወስደው እነዛ ታቦቶች እግራቸው ስር ይደረድራሉ፣ ያስቀምጣሉ። ሁሉም የተቻለውን ሰርቶ ይመጣል፣ ያስቀምጣል። ከዛም በኋላ ወደ ዒዳቸው ወደ በዓላቸውን ወደሚያከብሩበት ቦታ ይወጣል። ከዛ ከወጡ በኋላ ሲጨፍሩ ሲሰክሩ ሁሉና አይሰማም ያጀማል ይሰማም ይሰማል። ኑር ጀና ሌሎቻችሁ ኢንሻአላህ ወጣችሁ ባላቸው እንደዛ ጨፍረው ጠጥተው ምን ብለው ከጨረሱ በኋላ ወደ ታቦቶቻቸው ይመጡና ያ ያስቀምጡትን ምግብ ይበላሉ። እንግዲህ ሲራጩ ሲሉ ይውላሉ። ከዛም በኋላ አንድ ቀን ወደዛ ወደ ባላቸው ቦታ ይወጡ ማለት ነው። ኢብራሂም ዓለይሂ ሰላም ስራቸውን ሊሰሩ ተዘጋጁ። ስራቸው ሊሰሩ ተዘጋጁበት ለዒድ ሊወጡ ሲሉ ምን አሏቸው? ለኢብራሂም ዓለይሂ ሰላም ምን አሉ? ጥቆቹ የላ እንውጣ አሏቸው። እስኪናቶሮ ዛሬ እኛ ጋር በዓላችንን ወይም ደግሞ የሃይማኖታችንን ቀን ስናከብር ነዋል፣ ከእኛ ጋር እናውጣ ሲሏቸው ኢብራሂም ዓለይሂ ሰላም ቃለ ኢኒ ሰቂም፣ አይረኒ አሞኛል፣ እናንተ ጋር መውጣት አልችልም፣ ምንም ነገር አልችልም፣ ዛሬ ቤቴ ነው የምቀመጠው አሉ ኢብራሂም ዓለይሂ ሰላም። እሳቸው ያሰቡትን ያስበዋል። ሰዎች እውነት መሰላቸው። ኢብራሂም ዓለይሂ ሰላምን አልተጫኗቸውም፣ ወጡ። ምግባቸውን ታቦቶቻቸው ስራ አስቀምጠው ወጡ። ህዝቡ ጭር ሲልላቸው ወደ በዓል ማክበሪያ ቦታ ሲሄድላቸው ኢብራሂም ዓለይሂ ሰላም እነዚህ ታቦቶች የሚቀመጡበት ቦታ ውስጥ ገቡ። ፈራገ ኢላ አሊሃቲሂም ፈቃለ አላ ተእኩሉን አሉ ኢብራሂም ዓለይሂ ሰላም ከመጡ በኋላ ከገቡ በኋላ ምን አሉ? ወደ ታቦቶቻቸው ጠጋሉና ማለት ነው፣ እንዴ ይሄ ሁሉ ምግብ ተቀምጦላቸው አትበሉም? እንዴ አትበሉም? እንዴ ምን ነው ምን ተካቸው? فراغ إلى آلهتهم فقال ألا تأكلون እንግዲህ እነሱ አይናገሩ አይለሙም። ኢብራሂም ዓለይሂ ሰላም ይሄን በደንብ ያውቃሉ። ግን በጣም በቃ ያው ሁጃቸው ማስረጃቸው በጣም ጠንካራ መሆኑ ማለኩም ላተንጢቁን እንዴ አትናገሩም? እንዴ ዝም አላችሁ? ሳ ምግብ ትተውላቸው ሄደዋል። ስራቸው ላይ እግራቸው ስር ታቦቱ ስር በሙሉ አንጥፈው ሄደዋል። ኢብራሂም ዓለይሂ ሰላም ሲገቡ ያ ምግብ ሁሉ ታች ሆኖ ቁልጭ ቁልጭ ይላሉ። እነዚህ ታቦቱ ያደርጉልናል ይጎዱናል የሚሏቸው መለ ما لكم لا تنطقون اتناغرو من دياب افلا تعقلون ازي بوالا منالو ابراهيم عليه السلام فراغ عليهم ضربا باليمين ተከተዋል። ተከተው ሰባብረው ሰባብረው ሰባ ትልቁ ታቦት ላይ ብቻ ሲቀር ፋሱን መጥረቢያውን ላይቱ ላይ ሰጥተው ጥለው ወደ ቤታ ሁሉ ይመጣ ኢብራሂም አለይሂ ሰላም ይህን ሁሉ ድርጊት ፈጽመው ወደ ቤታቸው። ከዚህ በኋላ ሰዎቹ ጨርሰው ጉዳያቸውን ጨርሰው በዓላቸውን አክብረው ጨርሰው ሲመጡ ታቦቶቻቸው እንዳሉ ሰባብረው ወደ ይህን ነገር ሊፈጽም የሚችል ማን ነው ብለው መጠየቅ። ይህንማ አንድ ወጣት ኢብራሂም የሚባል ወጣት ልጅ ያለ እሱ ማንም አይሰራውም። የት ነው ያለው? አምጡልን አሏቸው። قالوا من فعل هذا بآلهتنا إنه لمن الظالمين. سبحان الله سبحان الله سبحانك رب. قالوا من فعل هذا إهن نقر يسرى مان إنه لمن الظالمين. ይህን በታይ ነው። በእርግጥ በጣም አዋርዶናል በትሎናል። መን ፈዓለ ሃዛ ቢአሊሀትና ኢነሁ ለሚነ ዛሊሚን። ከዛ ምን አሉ እነሱ? ቃሉ ሰሚዕና ፈተን የዝኩሩሁም ዩቃሉ ለሁ ኢብራሂም። ኧረ እንደው እነዚህን ታቦት አማልክቶቻችንን በመጥፎ ሲያነሳ የሰማነው አንድ ወጣት አለ፣ ኢብራሂም የሚባል አንድ ወጣት በመጥፎ ሲያነሳቸው ሰምተናል። قالوا فأتوا به على أعين الناس لعلهم يشهدون. أها سلاجي اسكيام هم تو أتوز إبراهيم عليه السلام يبالو روطة هم تو بلو دنيا وكنياتو هزب بتسب السب بتلاي الساچو آواني لن يندي هذا الرقو تسيلو مسماتي فلقونا كذابو هلا يمي فلقو تنرمج جالمو سد حجان ديهون أتونا إبراهيم عليه السلام هم تو أتوز. ምን አሏቸው? ኢብራሂም ዓለይሂ ሰላም በመጡ ጊዜ ቃሉ አአንተ ፈዓልተ ሃዛ ቢአሊሀቲና ያ ኢብራሂም። አንተ ኢብራሂም ሆይ በአማልክቶቻችን ላይ ይህን ሁሉ ግፍና መከራ የሰራኸው አንተ ነህ? አአንተ ለዚ ከሰርተ አሊሀተና እነዚህ ታቦቶቻችንን ስብርብር ያደረግከው አንተ ነህ ወይ አሏቸው። ኢብራሂምም ምን አሏቸው? قال بل فعله كبيرهم هذا فاسألوهم إن كانوا ينطقون. أرادا لم الله يتلقون اسكي من ناقروك هنا أيك واتشاوا. إبراهيم عليه السلام وشيت انداي هون باتشاو لو اجاتشاو انديه آتاتشاو اندى بوكس اندى مجابت آدر رغونا بوكس سنجابت آورات آتاتشن اندى تفن آدر قال نارلا تلقوا كتاتوچاتين تلق የሚባለው አውራጣታችን ነው። ኢብራሂም አለይሂ ሰላምም ያን ከፍ በማድረግ ምን አሉ? بل فعله كبيرهم هذا فاسألوهم إن كانوا ينطقون. ይሚናገሩ ከሆነ ጠይቁት። ይሄ ትልቁ ነው፣ ይሄን ሁሉ ነገር የሰራው ይሄ ትልቁ ነው። ትልቁ አውራጣታቸው ያመላክተው ደግሞ አሽት ብለው ይላሉ ኢብራሂም አለይሂ ሰላም። አሃ ሰዎቹ ግራ ገባቸው፣ በጣም ግራ ገባቸውና ምን አሉ? رجعوا الى انفسهم فقالوا انكم انتم الظالمون. ያዋረዳቸውን እናንተ ራስ እመታቸው ታወቃት። እንዴት አድርገው እንዳስረዷቸው አያችሁ? ታዲያ ስለ ግልጽ ሆኖ ታያቸው እመታቸው መገዛት እንደሌለባቸው ማይጠቅም ማይጎዳ መሆኑን በደንብ ተረዱ፣ አወቁ። በደንብ ትክክለኛ በሆነ ሎጂክ በሆነ ማስረጃ ማለት ራሱን መከላከል የማይችል ሲሰባብሩት ዝም ብሎ የሚያይ ሲጠሩት የማይሰማ ወአቀሩ አለ አንፉሲ ቢቁል ወሽርክ። ስለዚህ ሽርክ ላይና እምነት ላይ ጨለማ ላይ መሆናቸው በራሳቸው አረጋግጡ። ثم نكسوا على رؤوسهم لقد علمت ما هؤلاء ينطقون. ተመልከቱ ኢናድ ያለበት ሰው፣ ቁራት ያለበት ሰው፣ ሐቅን መቀበል የማይፈልግ ሰው የትኛውም ዘመን ተመልከቱ፣ በታሪክ ተመልከቱ። ከነዚህ ህዝቦችም ራሱ የምንረዳው ነገር አለ። ከዛም በኋላ በመጡ መሞች ህዝቦች ሐቅን መቀበል ሳይፈልጉ ሲቀሩ ቁራተኞችና እብሪተኞች ምን ለማድረግ እንደሚፈልጉ ወይም ምን እንደሚያደርጉ ተመልከቱ። ፈንቀለቡ ኢለልባጥ አሁን ይሄን ሐቅ ካወቁ በኋላ እነዚህ አማልክቶች እንደማይጠቅሟቸው እንደማይጎዳቸው ካረጋገጡ በኋላ ወደዛው ተመለሱ። በኢብራሂም አለይሂ ሰላም ላይ احتجاج ማድረግ ጀመሩ። فقالوا كيف نسالها እንዴት እንጠይቃቸዋለን? وقد علمت انها لا تنطق እንደማይናገሩ ያውቅ ጠይቋቸው እንዴት ትለናለን? እንዴት እንጠይቃቸዋለን? መናገር አይችሉ ይሄን ያውቅ እንዴት ጠይቅ ትለናለን ብለው الله. إبراهيم عليه السلام كتب منال قال أفتعبدون من دون الله ما لا ينفعكم شيئا ولا يضركم أف لكم ولما تعبدون من دون الله أفلا تعقلون. ኢብራሂም አለይሂ ሰላም እነዚህ ጣዖቶች በጣም በማሳነስ ማለት كيف تعبدون اصناما لا تنفع اذا عبدت ولا تضر اذا تركت እንዴት ነው እናንተ ጣዖትን የምታመልኩ? እነዚህ ጣዖቶች ብትገዟቸው የማይጠቅሟችሁ ብትተዋቸው ደግሞ የማይጎዳችሁ የሆነ ነገር እንዴት ትገዛላችሁ? ኡፍ ለኩ ولما تعبدون من دون الله كالله وجه يمتاملكوتن مجمر انانتم اسكيام من عينت حزبوج ناتشو هل افلا تعقلون اتستولوا ما تستنتم اتسبوا انانتي هي متسرو سرا بتاو اندم ياسقيم مطفو اندهونه ملان لاي تميت لاي موناتشو ناتكو اخون بنار تملكتو نس تبيتنا يومنا سو حقن مكبل يما يفلك سو مين يمون ወደ ኃይለ እርምጃ ነው አንደንበት ግን እንደምናየው ማለት እውነት መሆኑ እየታወቀ ማስረጃ ሲያጡ እውነትን በጉልበት መደምሰስ ይፈልጋል። እሱ ማለት ምን አሉ? قالوا حرقوا وانصروا آلهتكم إن كنتم فاعلين አቃጥሉት በእሳት አቃጥሉ وانصروا آلهتكم አማልክቶቻችሁን እርቁ እንኩንቱም ፋዒሊን የምትሰሩ ከሆና ስብሓንላህ። ኢብራሂም ዓለይሂ ሰላም ላይ ከፍተኛ የሆነ ግፍ መፍጠር ለምን አሰቡ? ፈአራዱ ቢሂ ከይደን ፈጀዐልናሁም ልአክሰሪን ላ ማስረጃቸው ውድቅ ሲሆንባቸው ሐቅ በይፋ ሲወጣ ወደ ምን ሄዱ? ወደ ኃይል እርምጃ ሄዱ። ወደ ስልጣናቸውን ወደ መጠቀም ሄዱ። ከዛም ምናሉ? ሐሪቁ ኢብራሂመ ቢናር ኢብራሂምን በእሳት አቃጥሏቸው አማልክቶቻቸው ነው። ከዛ ምን አደረጉ? فاشعلوا نارا عظيمه والقوه فيها በጣም ከፍተኛ የሆነ ትልቅ እሳትን አቃጣጡ። ብዙ እንጨቶችን አምጥተው አቃጣጡ። ኢብራሂም አለይሂ ሰላምን ምን ይላሉ ዑለማዎች ተናገሩ? ኢቭን በዛ እንኳን የሚያልፉ በዛ እሳት ላይ በላይት በላይ የሚያልፉ በራሪዎች እንኳን ከእሳቱ ኃይለኝነት የተነሳ ይወድቁ ነበር። አዋፎች ራሱ በላይ መብረር አይችሉ። የእሳቱ ግለት በጣም ኃይለኛ መሆኑ ያን ሁሉ አድርገው ኢብራሂም አለይሂ ሰላምን በወስፈንጠር ወሩረው እዛ ውስጥ ጣሏቸው። ግን አላህ ሱብሓነሁ ወተዓላ ባሪያውን ዝምብለን ባሪያውን ይረዳ። ምን አለ አላህ ሱብሓነሁ ወተዓላ? ወንተሰረ አላህ ሱብሓነሁ ወተዓላ ሊረሱሊሂ ወቃለ ሊናር ለእሳት ምን ብሎ አላት? አላህ ሱብሓነሁ ወተዓላ የሰዎች ማያ አይናቸው፣ እጃቸው፣ መራመጃ እግራቸው፣ ማሰቢያ አእምሯቸው፣ ሁሉ ነገራቸው በእጁ የሆነው አላህ ሱብሓነሁ ወተዓላ ምድርም ሰማይም እሳትም ሁሉ መኽሉቃት በሙሉ የእሱ የሆኑት አላህ ሱብሓነሁ ወተዓላ እሳትን ማለት ምን አለ? ቁልና ያ ናር ኩኒ በርደን وسلاما على ابراهيم اسات قوي بلناد اساتنا عززنات من كوني بردا وسلاما على ابراهيم علماء جدا بنادو بردا بلو بيتش الله سبحانه وتعالى زم بي الى قزقزهني بلو بيت ثلج يكونوا نبر يميقروا راي በብርድ ይሞቱ ነበር። ቀዝቃዛና ሰላም ያለሽ ብሎ በኢብራሂም አለይሂ ሰላም ላይ انت الزازازات تسافر الله سبحان الله من يلال ابراهيم عليه السلام ودزازات اندي شورو ورواچو جبريل عليه السلام متانا يا ابراهيم متفكروا نغرات تبرادات نغرات دارك اساچو كانت كهونه فلا ارتاتو كانت كهونه منم نغر الفيكم كالله سبحانه وتعالى كهونه كن ايا يينو متيق ياسفدك ما انا ياسفدك مر ابراهيم ባሪያውን የሚያይ አምላክ አላህ Subhanahu Wa Ta'ala እንዲህ ሲሰቃይና መጥፎ አደጋ ላይ ሲወድቅ ዝም ብሎ አያይም እሱ ያየኝ ነው አላህ Subhanahu Wa Ta'ala ከዚህ ነገር ነጃ ያወጣኛል ረብ ኢብራሂም አለይሂ ሰላም ቁልና ያ ናር ኩኒ በርደን ወሰላመን አላ ኢብራሂም ታዳ እሳተስ ቢሆን ያላህ መክሉቅ አይደለች የታዘዘችው ፈጽማለች او منم اي بطقو نغر الكتما ولم يصيبه اي مكروه منم ما يرد نغر الكتما بردن وسلاما دوم ابراهيم عليه السلام تقدر لا يكبر ياتي ساعات بطام طرو ساعاتنا طرو حياتنا ياسالف كده سبحان الله حق الله لمكبل سلطاناتهم تتقمو ابراهيم عليه الصلاه والسلام بساچو راي جبده بفتنين بواطه حقو قلتو هنو الله تشو يجادل يهن حق أن نكبلن بلو من هل الله سبحانه وتعالى كذب وأرادوا به كيدا وأراد القوم إبراهيم الهلاك إبراهيم المدفات إبراهيم لا يقف مفتسا فلقوال فأبطل الله كيدهم وأرادوا به كيدا فجعلناهم الأخسرين يبتا تشادر رقناتشو تشنافيو تشادر رقناتشو كساري عدر رقناتشو تنقلاتشون الله سبحانه وتعالى كالشيخ البعض إبراهيم عليه السلام نار كالله كمنا حسبنا الله ونعم الوكيلة الله بكينو مننيا يا مارا متأقع لنيا الله سبحانه حسبنا الله ونعم الوكيل ابراهيم عليه السلام بتشال نبرو نبي عليه الصلاه والسلام يا هولو مكراسي درسباچو يا هولو كفسي درسباچو طائف هيدو سيدبدبو حصاناتو سيتو كله اندزا سياسادلواچو مكه اندزا مشريكوچ اندزا سياسقايواچو حسبنا الله ونعم الوكيل نبرو اساچو بتشال نبرو صحابه الكرام رضوان الله عليهم مدخو نغر سيدرسباچو شجرنا مكراسي تشانباچو حسبنا الله ونعم الوكيل የሚደርስብን መከራ መሸከም የማንችለው ትልቅ የሆነ መከራ ወድቆብናል ወደ አላህ Subhanahu Wa Ta'ala حسبنا الله ونعم الوكيل ማለት አላህ በቂያችን ምንኛ ያማረ መጠጊያ እሱ አለን ብለን አላህ Subhanahu Wa Ta'ala ብቻ ነው በቂያችን የመጣብንን በላ አላህ Subhanahu Wa Ta'ala ያንሳል ይሄን በላ በፈበረኩ ወይም ደግሞ በሙስሊሞች ላይ መጥፎ ነገር በተመኙ ሰዎች በራሳቸው ላይ አላህ ያጠፋቸዋል። ዶክተር መሐመድ አልዓሪፊ ሼክ መሐመድ አልዓሪፊ ዶክተር ሼክ መሐመድ አልዓሪፊ አንተ ምን ይላል? ቋታር ነበርኩኝ ይላል። ተቋታር ወደ ሌላ ሀገር ለመመለስ ብዬ ወደ ኤርፖርት ልሄድ ስለ ነውስደኝ ሰው ፈለኩ ወደ ኤርፖርት ልወስደኝ ሰው ፈልግ የነበርኩበት ከሬ ለሞይ በስጠይቃቸው አይ አንድ ኮሪያው ያለ ወደ ኤርፖርት ስለሚሄድ እሱ ይዞ ይሄዳል አሉ። እሺ ብዬ መኪና አብረን ወጣን። ያ ኮሪያው ሪጋ አብረን ወጣን ነው የነበረ። ከዛ ይሄድን ያለ ይሄን ኮሪያው ስሙን ጠየቁት። ማን ነው ስሙ ብዬ ስጠይቀው ሲኢ2 አለኝ። ኢ2 ስሙ መሆኑ ሲ ስሙ ሆነ። ስንት አመት ነው ይቋታራል? ቢያንስ 15 አመት ይሆናል። هذا 15 عام تكونه محمد ويم عبد الله نبر مبالي نبر بهال كده 15 عام اسلام هاجر وسط تكمته مسموت هاجر وسط تكمته سيتي تو سايون تغيروا محمد ويم عبد الله نبر من يعني مبالي نبر بك يعني مسلم نبر بك مسلم هو نبر بهال كده كذا مندنو متاملكه وسلو اي اني هيمانوت يلني هيمانوت ما عدها በፍሱ መታዘዝ ነው ብላት ከማይ እኔ ሃይማኖት ላይ ምንም ጣጣ የለኝም። ማኒ ካለ ብር ካለ የፈለከው ቦታ ላይ ይገባል ወራ ብር ይገባበት ሁሉ ብር ያለበት ቦታ ሁሉ ነው የሚገባው ሃይማኖት የለኝም አይ በፍጹም አለ ኮሪያ ምንድን ነው የምታመልከው ቡዛ ነው አለ የቡዛ ሃይማኖት ነው የምታመልከው ስለው አዎ አንተ ቡዲነት ማለት ነው ስለዚህ አንተ ቡዛ ነው የምታመልከው ስለው አዎ አለኝ ስብሃንአላህ ተመልከቱ ኢብራሂም አለይሂ ሰላም የተጠቀሙት እና ሁጃ እዚህ ሰውዬ ላይ እሳቸውም ተጠቀሙት ምን አልኩት አሉ ችግር ቢደርስብህ ሚረዳህ ማን ነው ይሄ የምታመልከው ጣዖት ስለዚህ ቡዛ ማለት ትንሽ የሆነ ነገር ሰርተው ሲወጡ ሲገቡ ያጎበደሉ እየሰገዱ ዛሬ በሰላም አውለህ በሰላም አሳድረህ እያሉ የሚሉት የሚያመልኩት ማለት የሆነ ነገር ሰርተው ነው የሚያመልኩት ያ የምታመልከው አምላክህ አሉ ችግር ቢደርስብህ ሊረዳህ ይችላል አይ አይረዳኝም ማለት ሲያምህ ያድነሃል አሉ አይ ሲያመኝማ ወደ ሆስፒታል ነው የሚሄደው ምንም ነገር አያድነኝም ሰው ቢበድልህ ሰው ቢበድልህ ይደርስልሃል አይ በፍጹም እሺ ይሄን ተው እሱንስ ሰው ቢረግጠው ራሱን መከላከል ይችላል አይችልም ቢተፉበት ምራቃቸውን ላዩ ላይ ቢለጥፉበት ምራቁን መድረቅ ይችላል ያ የተተፋበትን ነገር መጥረቅ ይችላል አይችልም ማለት ነው ሱብሃንአላህ ታዲያ ሲቸግርህ ሲጨንቅህ ምን ታደርጋለህ ብዬትኛ ሲቸግረኝ ሲጨንቀኝ አላህ ከሪም እላለሁ አለኝ ላኢላሀ ኢላላህ ሲቸግረኝና ሲጨንቀኝ አላህ ከሪም እላለሁ አለኝ በረዥሙ እያወጣ በመድ እየሳበ ከሪም ብሏል ታዲያ ሱብሃንአላህ ሲቸግረው ሲቸግርህና ሲጨንቅህ ችግርህን ታቃለለልህ አላህ ሱብሃነሁ ወተዓላ ከሱ ሌላን እየተገዛ ስትጠይቀው ሽብሮ ችግርህን ሲያቃለልልህ فكيف اذا عبدته وحده سبحانه وتعالى ብቻ ብታመልክ ነበር ያ ሱቴር ሶማሊ ሱቴር የተሰቀሰቀ ያለብሳለሁ ሁለታችንም የተሰቀሰቀ ያለብሳለሁ ማለት ከደስታው ብዛት ማለት ከዛም አሁን ሸሃዳ መያዝ አለብህ እንዴ አሁን መኪና ላይ በፍጹም አለኛ አው መኪና ላይ ምንም ችግር የለም እዚሁ ሸሃዳ ተይዛለህ ሸሃዳ ያዘ አሽሃዱ አላ ኢላሀ ኢላላህ ወአሽሃዱ አንነ ሙሐመደን ረሱሉላህ እናንተ ማንኛውንም ሰው ይሄ ጥያቄ መጥይቅ ሲቸግር የሚረዳ ሲያም የሚያድን ችግር ሲደርስብህ ሊረዳህ የሚችል ሰው ቢበድልህ የሚደርስልህ ማን ነው አላህ ሱብሃነሁ ወተዓላ ብቻ ነው ይሄ ጣዖት አምላኪዎችን እኮ ብትመለከቱ አንስቶ ቢወረውራቸው ራሳቸውን እኮ መመለስ የማይችሉ ናቸው መከራከር ወይም ደግሞ ከአደጋ ራሳቸውን መከላከል የማይችሉ አውሮፓ ውስጥ ጀርመን ውስጥ ይላሉ ከዛሬ 50 ዓመት በፊት ጀርመን ውስጥ ወደ 20 ሺህ የሚጠጉ ቤተክርስቲያኖች ነበሩ ከኒሳዎች ነበሩ 20 ሺህ የሚጠጋ ከኒሳ ነበረ ጀርመን ውስጥ ከ50 ዓመት በፊት ከሀያ ሺዎች 7500ዎቹ ብቻ ቀሩ ከሰባት ሺ አምስት መቶዎቹ 4500ዎቹ የመጽሐፍት መደብር ሆነዋል 3500ዎቹ ዛሬ የሚመለክባቸው ቤተ ክርስቲያን ማለት ነው ከኒሳ ማለት ቤተ ክርስቲያን ማለት ነው ቸርች ማለት ነው 7500 ቀርተዋል ከሰባት ሺ አምስት መቶዎቹ ወደ 4500 የሚሆኑት ቤተ መጽሐፍት ምናምን የተለያዩ ነገሮች ነው ወደ 3500 የሚሆኑት ደግሞ የተለያየ ነገር ትምህርት ቤት እንደዚህ ምናምን የተለያየ ነገር ሆነዋል 2000 ወደ መስጂድ ወይም ደግሞ ወደ ሱፐር ማርኬት ወደ ተለያየ ነገር ተቀይሯል 2000 የሚሆነው ወደ መስጂድ ተቀይሯል ሱብሃንአላህ በጣም የሚገርም ነው ግን እስኪ እዚህ አንድ ጥያቄ ልጠይቃችሁ ወጣት ሁላችሁ ታውቃላችሁ መስጂድ ተሰርቶ ወደ ቤተ ክርስቲያን ተቀየረ የሚባል ነገር ሰምታችሁ ታውቃላችሁ ነው በህይወት ዘመናት የለም እሱም እንደውም መስጂድ ከተሰራ በኋላ የመስጂድ ኢማሞች ምንድነው የሚሉት በቃ የውዱ ማድረጊያው ጠበበን ይባላል የውዱ ማድረጊያ ይጨመርልን የውዱ ማድረጊያ ይጨመር ይባላል አረ መስጂድ በቃ እየጠበበ ነው መስጂዱ ይስፋልን መስጂድ ይሰፋል መስጂዱ ብቻውን ሆኗል ትምህርት ቤት ያስፈልገዋል የተለያየ ነገር ነው እየተባለ ያለው እንጂ መስጂድ ሱብሃንአላህ በዚህ አይነት ሁኔታ ነው መስጂድ ተሰርቶ ይፍረስ የተባለ አንድም የለም አይ መስጂድ አያስፈልገንም ይፍረስ ብሎ የሚያቅ የለም መስገጃ አንፈልግም ትምህርት ቤት መስገጃ አንፈልግም ቤተ መጻሕፍት ይሁን ተብሎ ያቀ አይ በፍላጎት ነው ያልኩ ነቢላ በፍላጎት ለምሳሌ የሆነ መስጊድ ይሰራና አይ ይሄ መስጊድ አያስፈልገንም በቃ እኛ እዚህ መስገድ አንፈልግም ቤተ መጻሕፍት ነው የምንፈልገው ብለው ሙስሊሞች ያን መስጊድ ወደ እንትን ቀይረው ያውቃሉ በኃይል የተቀየረውን አይደለም በኃይል የተቀየረውን አይደለም በእርግጥ ሀረር ውስጥ የነበረው መስጊድ በኃይል ተቀይሯል በፎርስ በኃይል የጊዜ የነበሩት ባለስልጣኖች መስጊዱን አፍርሰው ወደ ቤተክርስቲያን ቀይረው ሊሆን ይችላል አይ በፍላጎት ነው የምለው መስጊድ ከተሰራ በኋላ ሙስሊሞች መስጊድ ገንብተው ሰርተው ከጨረሱ በኋላ አይ በቃ ተመካክረው እኛ መስጊድ አንፈልግም የምንፈልገው ቤተ መጻሕፍት ነው ብለው መስጊድ ቀይረው ያውቃሉ የለበትሽ ዛሬ ግን ቸርቾች እየተሸጡ ነው አይደል አውሮፓ ውስጥ ሙስሊሞች እኮ ገዝተው ወደ መስጊድ ያደርጓቸዋል ወደ ቤተ መጻሕፍትነት ተቀይረዋል ወደ ትምህርት ቤት ተቀይረዋል እዚህ ነው ኢብራሂም ዓለይሂ ሰላቱ ወሰላምን ማሳመን አልችሉ ሲሉ ወደ ኃይል እርምጃ ሄደው ቃሉ ሐሪቁሁ ወንሱሩ አሊሃተኩም ኢን ኩንቱም ፋዒሊን ብለው ያን ስራ የሰሩት ማለት ከዚህ በኋላ ኢብራሂም ዓለይሂ ሰላም ላይ ሶስቱ በጣም የሚያማምሩ ሶስት ወጣቶች መጡ ወደ ኢብራሂም ዓለይሂ ሰላቱ ወሰላም قالوا سلاما قال سلام ابراهيم عليه السلام ان مدنا من علواتهم سلام تاكا قربوا بحالا جبوا انكوفوا مالك ابراهيم عليه السلام من الذين سووا لما استناجد انجلوچ ناتشو انجلوچاچو لما استناجد شربوا مالك جمروا جبوا بلو قطتا اند كفطوا اسجبواچو بحالا ابراهيم عليه السلام فما لبث أن جاء بعجل حنيذ ويفني زومد اني دبي بالمتاكاتا اه مالك روز بسغا بمنامن تصرف دي ميمتا سغا وحني دي اني منامن اغراش تايت روز بسغا ابراهيم عليه السلام عند ويفن بدف بارغو طبسو ابسلو يزو متلنس كلوتاتشو لماستناغر ابراهيم عليه السلام جبنا جان ويفن ازنتاجتو يزو متمرف فلما راى ايديه لا تصيب اليه ترى تشاتشو ايبر ما قربلات بالبارات قولوا لاتشو ابراهيم عليه السلام ከዛ እነዚህ ሰዎች መብላት አልፈለጉም። ፈማ ለቢተ አን ጃአ ቢዕጅሊን ሐኒዝ ሱረቱ ሁድ ላይ ነው አላህ ሱብሓነሁ ወተዓላ ይህን ታሪክ ወለቀድ ጃአት ሩሱሉና ኢብራሂመ ቢልቡሽራ ቃሉ ሰላማ ቃለ ሰላም فما لبث أن جاء بعجل حنين يعني مقبي زوك الرب كذلك فلما رأى أيديهم لا تصل إليه نكرهم وأوجس منهم خيفة نزل سوت إبل وأقرب الله إبراهيم عليه السلام كاك الرب وقال أيبلوا إتاتشونا يزرق አሃ በጣም ደነገጠ ኢብራሂም አለይሂ ሰላም የምግብ አቅርቦት እንዴት አይበሉ ብለው ተበቀየም ነገር አሉ ማለት እዛ ፍርሃት አደረባቸው እንግዶች ናቸው ብዙ ሲባል መብላት ነበረባቸው ግን እጃቸውን ሰብስበው ዝም አሉ ኢብራሂም አለይሂ ሰላም ከዚህ ቢፈቱ ለዚህ ነገር ይሆን እንዴ ብለው ልባቸው ውስጥ ፍርሃት አደረባቸው መላእክቶች መሆናቸውን ነገሩ ለኢብራሂም ማለት መላእክታ እሱ ሰዎች መስለውት ነበር ከሰው ሱራ ተመስለው ነበር ይመጡ ቃሉ ላ ተኸፍ አትፍራሯት እና ኡርሲልና ኢላ ቀውሚ ሉጥ ወደ ሉጥ ህዝቦች ተልከን የመጣ ነው ሌላ ቦታ ላይ ወብሸሩሁ ቢጉላሚን ዓሊም ቢጉላሚን ሐሊም የሚል እሳቸው አልወለዱም ነበርና እሳቸው ጓዳ ላይ ቆሞ በር ላይ ቆሞ ይሰሙ ነበር ከዛ ኢብራሂም አለይሂ ሰላምን አበሰሩ ያ የመጣ ነው ወደ ሉጥ ህዝቦች ለመሄድ ከዛ በፊት ምን አሏቸው በቃ ያው እናንተ እንግዲህ ይሄን ነገር አልበላም አንጠጣም ብለው እጃቸውን ሰብስበው ኢብራሂም አለይሂ ሰላም አታደረባ ምን አይነት ሰዎች ናቸው ብሉጥ ተብለው ግዶች ናቸው መብላት መጠጣት ሲገባቸው እጃቸውን ሰብስበው ዝም ይላሉ ይሄ ነገር የሆነ ነገር አለ ብለው ፍርሃት ሲያድርባቸው አይ ለዚህ አይደለም የመጣ ነው ለሁለት ነገር ነው የመጣ ነው የመጀመሪያው ምንድነው አንተ እስከዛሬ ድረስ አልወለድክም ነበር አሁን አላህ Subhanahu Wa Ta'ala ልጅ ይሰጣታል ይሄን ልናበስራት ነው አለ ومرأته قائمة فضحكت إبراهيم عليه السلام بالتبيت سارة ቁጭ ብለው ያስተናግዱ ነበር ቆሞ ያስተናግዱ ነበር إبراهيم عليه السلام ትልቅ ሰው ናቸው ወዳውዲ እንደፈለጉ መንቀሳቀስ አይችሉ ስለዚህ እሷ በቅርብ ሆና ታቀበላለች ቢፈለገው ነገር ቆሞ ሲያዳምጡ ነበርና የልጅ መውለድ በስራት ሲነገራቸው በጣም ደስ አላቸውና ሳቁ تبشرناها وامرأته قائمة فضحكت فبشرناها بإسحاق ومن وراء إسحاق يعقوب إسحاق የሚባል ልጅ ተወልዳላችሁ ከሱም በኋላ ደግሞ ያዕቆብ የሚባል ተወልዳላችሁ ስለዚህ ይሄን ለና በስራት የመጣ ነው ብለው ሲነግሯት በጣም ደስ አለ ከዛም በኋላ ምን አለች እሷ قالت يا ويلتا أألد وأنا عجوز وهذا بعلي شيخا إن هذا لشيء عجيب سارة من ألد فإسحاق كالزام بها لدمو يعقوب يمبال لجا الله سبحانه وتعالى يساتك غالب روسي تنقرا فهتقام تقرما كدستا بزاف من ألد يا ويلتا ويولي كيف يكون لي ولد وأنا عجوز እኔ በጣም ባልቴቱኛለሁ አርጅቻለሁ እንዴት ልጅ ሊኖረኝ ይችላል ለወልድ ይችላልው ባለቤቴም ደግሞ ባለም ደግሞ ኢብራሂም አለይሂ ሰላም በጣም ትልቅ ሰው ሆነዋል አርጅተዋል እንሽ መውለድ በዚህ የሚያች እንደዚህ ሆነን በጣም የሚገርም ነው ምን አሏቸው قالوا أتعجبين من أمر الله ማለትቱ ምን አሏቸው ዲየ አላህ ካነሁ ወተዓላ ቀጣና ቀደር ነው አላህ Subhanahu Wa Ta'ala ተዛዝ تجرم يالش رحمة الله وبركاته عليكم أهل البيت أهل بيت النبوة يا الله سبحانه وتعالى أزنت بركة وبنانت لك إنه حميد مجيد حميد الصفات والأفعال ذو مجد وعظمة فيها الله سبحانه وتعالى يهم أدرك أيسان ومنا አትገረሚ ብለው አሏት ማለት ነው። ከዛስ በኋላ ሁለተኛው ትእዛዝ ወደ ሉጥ ህዝቦች ነው የተላከነው ብለው ሲሉ ኢብራሂም አለይሂ ሰላም አንደኛ በዚህ ሲያበስሯቸው ደስታ ውስጣቸው በጣም እየተፈለቀለቀ ግን እነዚህ ሰዎች ወደ ሁለተኛው ትእዛዝ ቢሄዱ ነው ወደ ሉጥ ህዝቦች ቢሄዱ ኢብራሂም አለይሂ ሰላም ፈሩ። የሉጥ ህዝቦች እንዳያጠፋቸው ሰሩ። ተመልከቱ فلما ذهب عن ابراهيم الروض وجاءته البشرى يجادلنا في قوم فرحاتو لقواچو ይሄን ብስራታቸውን ከተቀበሉ በኋላ ወደ ሉጥ ህዝቦች ሄደው እነዛ መላእክቶች የሉጥ ህዝቦችን እንዳያጠፉ ኢብራሂም አለይሂ ሰላም ንቃሽ ማድረግ ጀመረ ጂታል ማድረግ ጀመሩ ወለ يجادل رسلنا بما ارسلناهم به من عقاب قوم لوط واهلاكه الله سبحانه وتعالى የሉጥ ህዝቦችን ይጠፉ ትእዛዝ አዘዘ ከጣት እንዲቀጡ አዞ ነበር አላህ Subhanahu Wa Ta'ala እንደዚህ ብትባቸው እንሽ ብትቆዩ ያሉ ኢብራሂም አለይሂ ሰላም ጂዳል ማድረግ ጀመሩ ይላል እነ ኢብራሂም ለሐሊሙ አዋሁ ሙኒ ኢብራሂም አለይሂ ሰላም በቅጣት ሳይሆን በጥሩ ነገር ዒላጅ እንዲደረግ ይፈልጋሉ ወደ አላህ Subhanahu Wa Ta'ala የተናነሱ በጣም ዱዓ ማድረግ የሚፈልጉ ወደ አላህ ዱዓ ማድረግና በጣም ይመተናነስ ትል ይነበራቸው ናቸው ይላል አላህ Subhanahu Wa Ta'ala አይቡን ይርጁ الى الله في امور كلها በማንኛውም ነገራቸው ወደ አላህ Subhanahu Wa Ta'ala ተውበት አድርጉ ይመለሱና ይላቸው አላህ Subhanahu Wa Ta'ala ለኢብራሂም አለይሂ ሰላም ከዛ ምን አሏቸው ያ ኢብራሂም اعرض عن هذا ፈላክቶች ምን አሏቸው ለኢብራሂም አለይሂ ሰላም ያ ኢብራሂም ይሄ ክርክርና ጀደል አይጠቅም ለነሱ ለሉጥ ህዝቦች ማዘን የሚጠቅመው ነገር የለው በቁርጥ እነዚህ ሰዎች የአላህ ሱብሃነሁ ወተዓላ ቅጣት እንደሚመጣባቸው ተወስኗል። ወጃአ አምሩ ረቢከ አለዚ ቀደረሁ ዐለይሂም ቢሃላኪሂም የእነሱን መጥፋት አላህ ሱብሃነሁ ወተዓላ በውሳኔ ያሳለፈው ወኢነሁም ናዚሉን ቢሂም ዐዛቡን ሚነላሂ ገይሩ መስሩፊን ዐንሁም ወላ መድፉዕ ምንም ልንከለክለው እናስወግደው የማንችለው ከአላህ ሱብሃነሁ ወተዓላ የተላለፈ ቅጣት ስለሆነ ይህ ቅጣት በእነሱ ላይ መውረድ አይቀርምና ኢብራሂም ዓለይሂ ሰላም ያ የመጀመሪያውን ብስራት ይላል። ያ ኢብራሂም አዕሪض ዐን ሃዛ ኢነሁ ቀድ ጃአ አምሩ ረቢ ብዙ የምትማራቸው ነገሮች። ኢብራሂም ዓለይሂ ሰላም በተውሒድ ላይ ህዝቦቻቸውን ተውሒድ ለማስተማር ያልጣሩት ነገር እንደሌለ፣ እንግዳ በማስተናገድ ላይ በጣም እንግዳ አስተናጋጅ እንደነበሩ፣ እንግዶች ሲመጡ እኮ እነዚህ መላእክቶች ሲመጡ ሰዎች ነበር የመሰሏቸው እና እንደዚሁ እንግዶች መስለዋቸው ነው ቀጥታ እነሱ እያስገቧቸው ያሉ ግቡ ብለው ያሏቸው ማለት ነው። በቀጥታ ነው። ዛሬ ግን እኛ ብንሆን ምንድን ነው የምናደርገው? የረስ ሲደረግ ገና መጀመሪያ የሚያሳይ ነገር አለ በር ላይ፣ በተለይ አውሮፓ ወይም ሀገራችን ላይ አንዳንድ ቤቶች ላይ እንደዚህ አይነት ነገር እየተሰራ ነው። ምንድን ነው የሚባለው? ይሄ በር ላይ የሚገጠመው ነገር ካሜራ፣ እንደ ሌንስ ነገር እንደዚህ የሚያሳይ ማለት ነው። በር ላይ የቆመውን ሰው የሚያሳይ በዛ ይታያል። ጀረስ ሲያደርግ ይታያል። የሚፈለግ ሰው ከሆነ ይከፈታል፣ የማይፈለግ ሰው ከሆነ ቁም ነገር አይሰጠውም። በቃ የፈለገውን ጀረስ አድርጎ ቀጥቅጠ ተመድር ይሄዳል። ኧረ በር ተከፍቶለት የሚገባውን እንግዳ እንዴት ምናስ አብሽር አይዞ በደስታ በፈገግታ ነው የምናሰማ። ይህ መስተንግዷችን ለወንድሞቻችን፣ ለእህቶቻችን፣ ለጎረቤቶቻችን፣ ለዘመዶቻችን እኛን ለመጠየቅ ለሰላምታ የሚመጡትን ሰዎች እንዴት ነው? ኢብራሂም ዓለይሂ ሰላቱ ወሰላም ግን ተመልክ ወይፈን አርገው ነበር። ከዛ በኋላ ኢብራሂም ዓለይሂ ሰላም አሁን የምናየው ደግሞ ኢብራሂም ዓለይሂ ሰላም ከሳራ ጋር ሆኖ ያሳለ ከሳራ ጋር ሆነው ወደ ግብፅ ምድር ይሄዳሉ። ወደዛ አካባቢ ግብፅ ምድር አካባቢ እንደደረሱ የኑምሩድ የሚባል ገዢ ነበር። በጊዜ ነበር የእሱ ግብረ አበሮች ሳራ በጣም መልከ መልካም ነበር፣ ያምሮ ነበር ይላሉ። በጣም ቆንጆ ነበር። ግብረ አበሮቹ ሲያዩ እየሮጡ ሄዱና ለንጉሱ ነገሩ። ምናሉት? በጣም ቆንጆ ሴት አየ፣ እቺ ሴት ለአንተ ነው የምትገባው አሉት። ይዘዋቸው ሊሄዱ ኢብራሂም ዓለይሂ ሰላም ለሳራ ምናሉ? ሳራ አሁን ሙስሊሞቹ ሙእሚኖቹ እኔ እናቸው፣ ስለዚህ አንድ መውጫ ነገር እናድርግ። ባልሽ ነኝ ካልኩኝ እኔን ይገሉኛል፣ ስለዚህ ወንድሟ ነኝ ነው ብለው እንዳትሰፍርኛሉ። ኢብራሂም ዓለይሂ ሰላም ለሳራ ለሚስታቸው ነው። ኢብራሂም ዓለይሂ ሰላም እና ሳራ ተይዘው ወደ ኑምሮድ ቀረቡ፣ ወደዚህ ሰውዬ ማለት ወደ ንጉሱ። ንጉሱ ስጋ ሲቀርቡ ምንህ ናት ሲባሉ እህቴ ናት። አይ እህቶ ከሆነች ችግር የለም አሉና ኑምሮድ ይፈልጋል ሳራን መጥፎ ነገር መስራት ነው በሳራ ላይ መጥፎ ነገር ለገር መስራት ፈል ለም ቀረበ አን ኑምሩድ ዓለይሃ ኑምሩድ ሳራን ለመያዝ በእጁ ለመጨበጥ ቀረብ ባለ ጊዜ ሳራ ዱዓ ኢብራሂም ዓለይሂ ሰላም መጥፎ ነገር እንዳይሰራባት እዛ አላህን ይለምናሉ። ጅራት ዱዓ ያደርጋል በሳራ ላይ መጥፎ ነገር እንዳይሰራ፣ ይህ ሰውዬ መጥፎ ነገር አደጋ እንዳያደርስባት ወይም ሌላ ፋሒሻ መጥፎ ነገር እንዳይሰራባት ዱዓ ያደርጋል። እዛ ሳራ ልክ ይሄ ኑምሩድ ገዢው ንጉሱ ቀረብ ሲል ወደ እሷ ዱዓ አደረገ። አላሁመ ክፊኒሂ ቢማ ሲል እዛ ወደ እሷ በቀረበ ሰዓት ምን ሆነ? እጅ እንዳለ ፓራላይዝ ሸለል ሆነ። ሹለት የዱ ፈዳዓት ዓለይህ አላሁመ ዓለይከ ቢሂ ወክፊኒ ሸርህ አለ። ይህን ሰውዬ ተንኮሉን አላህ ያዝልኝ፣ ከተንኮሉ ጠብቀኝ፣ ቅጣትህንም አውረድልኝ በሱ ላይ ብላ ዱዓ አደረገ። እጁ ሰላ ሸለል ሆነ፣ ፓራላይዝ ሆነ። ከዛ ምን አላት? አረ በቃ ጌታሽን ለምኝልኝና አውጭኝ ከዚህ ነገር፣ እጄም እኔም ጤና ልሁን ሰላም ልሁን እለቅሻለሁ አለ። በዳዓት ለሁ ከዛም በኋላ ዱዓ አደረገችለት አላህ እንዲያሸር ሰላም ሆነ፣ ጤነኛ ሆነ። ልክ ጤነኝነቱን ሲያረጋግጥ ሁለተኛ ቀረበ ወደ እሷ ይይዛት ሲል አሁንም ዱዓ አደረገችበት። እንደዛው ተመልሶ ፓራላይዝ ሆነ። አሁንም መረባክች በቃ የዛሬን ብቻ የአሁን ብቻ አይለመደኝም፣ ከአሁን በኋላ ምንም ነገር አላደረግሽ፣ እንደውም በቃ ሀዲያ ሰጥቼሽ ሁሉን ነገር አድርጌልሽ ነው መመልስ፣ ወደ መጣሽ በክብር ነው መመልስሽ፣ የአሁንም ብቻ ዱዓ አድርጌልኝ ጌታሽ ናት። ፈዳዓት ለሁ አላህ ስብሓነሁ ወተዓላ መለሰለት አሻረው ከዛ ሳራን ሀጀርን አሲዞ ሀዲያ ሀጀርን አሲዞ ወደ መጣችበት ላካ ሱብሃንአላህ። እናታችን ሀጀርም የተገኙት ያኔ ነው ማለት ነው። የእስማኤል እናት ሀጀር ያኔ ነው የተገኙት ማለት ነው። ከዛ ሳራ ሀጀርን ይዘው ወደ ኢብራሂም ዓለይሂ ሰላም ሄዱ። ኢብራሂም ዓለይሂ ሰላም ጋር ሲደርሱ ሀጀርን ይዘዋል። ኢብራሂም ዓለይሂ ሰላም የሚያውቁት ነገር አልነበራቸው። ምንድን ነች ይቺ ብለው ጠየቁ። ምን አሉ እናታችን ሳራ፣ ቀድ ረደ ላሁ ከይደ ልፋጅር ወአኽደመና ሀጀር፣ ቀድ ረደ ላሁ ከይደ ልፋጅር ወአኽደመና ሀጀር። አላህ ስብሓነሁ ወተዓላ የዚህን የፋጅር የተንኮለኛ ከይድ ጠብቆን ከዚህ ሰውዬ ተንኮል አላህ ስብሓነሁ ወተዓላ አውጥቶን በምን መለሰልን አሉ። ሀጀርን አላህ ስብሓነሁ ወተዓላ ሰጠ። ከዛ ወደ ፍልስጢን ተመለሱ ሀጀር። ከዛም በኋላ ቢዋድን ገይር ዲ ዘርዕን ዒንደ በይቲከ ልሙሐረም ተባሉ። ሀጀርን ይዘው ወደ መካ ሲመለሱ በረሃ ላይ ምንም ነገር በሌለበት ማለት ነው። ቢዋድን ገይር ዚ ዘርዕን፣ ምንም አዝርት የለው፣ ሰው የለ፣ ምን የለ በረሃ ላይ። ሀጀርን ከእስማኤል ጋር ትተዋቸው ኢብራሂም ዓለይሂ ሰላም ታዘው ነው። ኢብራሂም ዓለይሂ ሰላም ያ ኢብራሂም ኧረ ወዴት ነው የምትሄደው? ሀጀርን አግብተው ማለት ነው። ሀጀርን አገቡ፣ እስማኤልን ወለዱ። ከዛ በኋላ እዛ የታዘዙበት ቦታ ላይ ጥለዋቸው ሲሄዱ ሀጀርም ምናሉ ያ ኢብራሂም ወዴት ነው ትለህን የምትሄደው? ኢብራሂም አያዩ ዝም ብለው ይሄዳሉ። ኧረ ኢብራሂም ወዴት ነው ትለህን የምትሄደው? ኧረ ኢብራሂም ወዴት ነው ትለህ የምትሄደው? ዝም ብለው ጉዟቸውን ቀጥሎ ኢብራሂም ዓለይሂ ሰላም በረሃ ነው፣ ምላስ የሚቀመስ የለም። አላህ ስብሓነሁ ወተዓላ ይህን እንዲያደርጉ አዝዟቸዋል። ሀጀር ምን አለቻቸው? አላሁ አመረከ ቢሃዛ፣ አላህ ስብሓነሁ ወተዓላ አዞህ ነው ይህን የምታደርገው ስትላቸው፣ ቃለ ነዓም አዎ አሏል። ቃለት ኢዘን ለም ዩጠይዑና አላሁ ስብሓነሁ ወተዓላ፣ ይሄ የአላህ ትእዛዝ ከሆነ የፈለገ ነገር ይሁን አላህ ስብሓነሁ ወተዓላ ጥሎ አይጥለን። እሱ በራሱ በቁድረው በችሎታው ሁሉን ነገር ያደርግልናል፣ የታዘዝከውን ስራ ፈጽም ብለው ሀጀር ለኢብራሂም ዓለይሂ ሰላቱ ወሰላም ይላል። ኢብራሂም ዓለይሂ ሰላቱ ወሰላም ዱዓ ማድረግ ጀመረ። ረበና ኢኒ አስከንቱ ሚን ዙርየቲ ቢዋድን ወይሪ ዚ ዘርዕን ዒንደ በይቲከ ልሙሐረም፣ ዒንደ መውድዒ በይቲከ ልሙሐረም ማለት ነው። ከዛ ፈጅዐል አፍኢደተን ሚነ ናሲ ተህዊ ኢለይህም ወርዙቅሁም ሚነ ተመራት ለዓለሁም የሽኩሩን ረበና ኢነከ ተዕለሙ ማ ኑኽፊ ወማ ኑዕሊን። ሱብሓነላህ። ኢብራሂም ዓለይሂ ሰላም ከሀጀር ተለይተው ከሀጀርና ከእስማኤል ተለይተው አልቻሉም። አንጀታቸው የአላህ ትእዛዝ ሆኖባቸው ነው። በቃ እዛ ልጄንና ሚስቴን ትቻለሁና እባክህ ምንም የሚበላ የሚጠጣ የሌለበት በረሃ ላይ ነው የጣልኳቸው ያ አላህ እያሉ ናፍቆታቸውን ኢብራሂም ዓለይሂ ሰላቱ ወሰላም ይገልጽ ነበር ለአላህ። እባክህ እንደው ሰዎች አድርግላቸው በአካባቢያቸው፣ ተህዊ ኢለይህም ወርዙቅሁም ሚነ ተመራት ከሚበላ ከፍራፍሬ ረዝቃቸው ጌታዬ ሆይ፣ ለዓለሁም የሽኩሩነ አላህ ስብሓነሁ ወተዓላ አንተን ያመሰግኑ ዘንድ ይከየሽኩሩነ ማለት ነው። የምንደብቀውንም በግልጽ የምንሰራውንም አዋቂ የሆነ ጌታ ነው። እባክህ እያሉ አላህ ስብሓነሁ ወተዓላ ኢብራሂም ዓለይሂ ሰላም ዱዓ ያደርጉ ነበረ። ከዛ የሆኑ ጎሳዎች ከየመን ወደዛ ይመጣሉ፣ ያልፋሉ። በዘመን በዛ ሲያልፉ ጅብሪል ዓለይሂ ሰላም ይመጣና ያ የዘምዘም ውሃን በእግሩ ጫር ጫር አድርጎ ያፈልቀዋል። ልክ ሲያፈልቀው ሀጀር ይሮጡ ይሄዱና ያን ውሃ ወንዝ ሆኖ እንዳይፈስባቸው ግድብ ግድብ ያደርጉታል፣ ይገድቡታል ማለት ነው። ገደቡት፣ በዚህ በአፈሩ ገደብ ገደብ ገደብ አደረጉ። እዛው ውሃው መፍለቅ ጀመረ፣ እዛው ተቁቶ ውሃው ማለት ጀመሩ። ከዛ ሀጀር ውሃውን መጠጣት ጀመሩ። እስማኤል ጋር ሆነው ሰላም ያለው ኑሮ አዝርቱም ምኑ ሁሉ ነገር መሆን ጀመረ ማለት ነው። ግን ከዛ በፊት የሆኑ ጎሳዎች በዛ ያልፋሉ። በዛ ሲያልፉ ያን ውሃ ያገኛሉ። ያን ውሃ አገኝተው እንጠጣለን ብለው ሁሉም ወደዛ ሲሄዱ ታጀር ምን አለቻቸው? እንዴ ይሄን ውሃንማ አጠጡማል፣ ይሄ ውሃ የእኔ ነው፣ አላህ የሰጠኝ ውሃ ነው፣ ከዚህ ውሃ አጠጡም አለቻቸው። እና ተራ እንዴት እንሆን ጠምቶናል፣ በቃ ገንዘብ ክፈሉ አለቻቸው። እንከፍላለን አሉ፣ ገንዘብ ከፈሏቸው። ያን ውሃ መጠጣት ጀመሩ። እዛ አካባቢ ሰዎች መስፈር ጀመሩ። አዝእርቱ ምኑ ሁሉም ነገር መብቀል ጀመረ። ሰላም ያለውና ደስታ ያለው ህይወት መኖር ጀመሩ ይላሉ። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ይርሐሙላህ ሀጀር፣ ሀጀርን አላህ ይዘንላት። ለው ለም ትፍዓል ዛሊከ ለሳረ ዘምዘሙ ዓይነን ሙዓየና አሉ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም እንደው ሀጀር እኮ ያኔ ዘምዘም ውሃ ባትገድበው ኖሮ ዛሬ የሚፈስ ወንዝ ይሆን ነበር፣ ወንዝ የሚፈልቅና የሚፈስ ወንዝ ይሆን ነበር ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። በዛን ጊዜ በዛ ያለፉት ቀቢላዎች ምን ይባላሉ? ነገዶች፣ ጎሳዎች ጁርሁም የሚባሉ ከየመን የሚያልፉ ጎሳዎች ነበሩ። ወአስበሐት መካ ፊሃ ቀውሙን። ከዛ በኋላ መካ ህዝቦች መስፈር ጀመሩ። የሚበላ የሚጠጣ ዘንድ ሁሉም መኖር ጀመረ። ከዛ ኢብራሂም ዓለይሂ ሰላም ከልጃቸው ከእስማኤል ጋር ያሳለፉት ታሪክ ነው። ኢንሻአላህ ይህን ደግሞ ለቀጣይ እናደርገዋለን። ለዛሬ ላይ ይበቃናል ማለት ነው። وصلي اللهم وسلم على نبينا وحبيبنا محمد عليه افضل الصلاه وتم التسليم. السلام عليكم ورحمه الله وبركاته. مايك مايك تفضل. الله يا